ባዱኩም ሚን ባዲን እናንተ ሰዎች ገና ከመጀመሪያው ተነስተታችሁ ከፊላችሁ ተከፊላችሁ እየተራባና እየተባዛ የመጣ መሆኑ ይታወቃል። ማለትም መጀመሪያ ነብዩ አደም ተፈጠሩ፣ ኋላ ተጎናቸው ሐዋ ተገኙ። ከዚያ ወዲህ ሁለቱ በመጣመር ሴትና ወንድ በተገናኘ ቁጥር ነው እርባታው እየቀጠለ የመጣውና አንዱን ከሌላው ነጥሌ አላይም። በዘራችሁ ባመጣጣችሁ አንድ ከሆናችሁ ድረስ በስራችሁም ደግሞ ተመሳሳይ ዋጋ ነው እንጂ የምሰጣችሁ ሴት መሆኑ አይጎዳችሁም በላቸው ነው የሚለው። ፈለዲነ ሀጀሩ እነዚያ ለዲናቸው ብለው የትውልድ ሀገራቸውን ትተው ወዳጅ ዘመዳቸውን ንብረታቸውን እርግፍ አድርገው የተሰደዱ የሆኑት ወኡክሪጁ ሚን ዲያሪሂም በጥላት ተጭኖ ተሀገራቸው በግድ እንዲወጡ የተደረጉትና ወኡዱ ፊ ሰቢሊ በእኔ መንገድ ወይም በዲኑ መንገድ መከራ ሰቆቃ ያዩት እና ችግር የደረሰባቸው ወቃተሉ እንደገና ጥላት ጋራ የተጋደሉት መብታቸውን ለማስከበር ወቁቲሉ በጥላት እጅም የተገደሉ በአላህ መንገድ ለውከፍረና አንሁም ሰያአቲህም እንዲህ አይነቶችን ታጋዎች ወንጀሎቻቸውን ወይም ስተቶቻቸውን ሁሉ በእርግጥ ሰርዝላቸዋለሁኛ ነው። እንግዲህ አላህ ስብሓነሁ ወተዓላ ማንኛውም ሙእሚን በሚያደርገው እንቅስቃሴ በሚኑ ደግሞ በሚያጋጥመው ችግር ሁሉ ዋጋ የሚያስብለት መሆኑን መግለጹ ነው። በዛ ወቅት እንግዲህ የሂጅራ ወቅት ስለነበረ ከዚህ ከመካ አካባቢ ሰሃቦቹ እየተነሱ ወደ መዲና በመፍለስ ይሄዱ ነበረ። በዛ ጊዜ ታዲያ እዚያ ያሉት ከሃዲዎች የወንጀለኛ ገንዘብ ነው እያሉ ቤታቸውን፣ ንብረታቸውን፣ ሱቃቸውን እየዘረፉ ይጫወቱበት ነበር። እዛ ሄደው እዚህ ባለጸጋ የነበሩ ሰዎች የሚልሱት የሚቀምሱት አጥተው መጠለያ እንኳ ገዶ በሜዳ ይንከራተቱ ነበረና ያ ሁሉ ድካማችሁና ችጋ ሰቆቃችሁ ዋጋ አለው አይዟችሁ በላቸው ነው የሚለው። ወለው ድኽለነሁም ጀናቲን ተጅሪ ሚን ተህቲሃ አልአንሃር ሰዋበን ሚን ዒንዲላህ እና በዚህ በዱንያም እንደዚህ እንደ ተንከራተታችሁና ችግር መከራ እንደበላችሁ የምትቀሩ አትሆኑም። ለወደፊት ይቀናችኋል፣ እንደገና ባለዘመን ትሆናላችሁ። በመጪው ዓለም ደግሞ የጀነትን አስገባችኋለሁኝ ይላል። እና አትክልታማ የሆነች በጣም ለምለምና ውበት የተላበሰችውን ሀገር አጅጨና አሸብርቄ አዘጋጅቼ እየጠበቅኳችሁ ነው በላቸው። ተጅሪ ሚን ታህቲሃ አልአንሃር ሚን ታህቲሃ አስጃሪሃ ወቁሱሪሃ ከህንፃዎቿና ከዛፎቿ ስር የተለያዩ የጀነት ጅረቶች የሚሰራጩባት የሆነችን ሀገር አዘጋጅቼ በመጠበቅ ላይ ነኝ ብለህ ንገራቸው ይላል። ሰዋበን ሚን ዒንዲላህ ይህም ከጌታችሁ ከአላህ ዘንዳ ለእናንተ የስራችሁ ዋጋና ወረታ ሲሆን ነው። እና እንዲሁ ዝም ብሎ በምጽዋት ሳይሆን በራሳችሁ ድካም ያገኛችሁትና ያፈራችሁት ንብረታችሁ እንደሚሆን ነው፣ ባለቤትነት እንዲሰማቸው ማለት ነው። ወላሁ ዒንደሁ ሑስኑ ሰዋብ እና አላህ ስብሓነሁ ወተዓላ እሱ ዘንዳ ለባሮቹ እንደዚህ ያማረና የተዋበ የሆነ ምንዳና ወረታ አለው ብለህ ንገራቸው ይላል። لا يغرنك تقلب الذين كفروا في البلاد متاع قليل ثم مأواهم جهنم وبئس المهاد لكن الذين اتقوا ربهم لهم جنات تجري من تحتها الأنهار خالدين فيها نزلا من عند الله وما عند الله خير للأبرار. لا يغرنك تقلب الذين كفروا في البلاد النزياء بني بجتاتشو يكادو يهونت وجنوت በዚህ በዱንያ ላይ ወዳ ወዴ መንፈላስታቸውና መዘዋወራቸው አንተን እንዳያታልልህና እንዳይሸነግልህ ይላል። እንግዲህ ካፊር በዚህ በዱንያ ላይ እያለ በጌታው ክዶ እንደ ልቡ እየበላ እየጠጣ እየለበሰ እያጌጠ እንዳውም የበላይነት እየተሰማው ሲንፈላሰስ አላህ የወደደውና ያከበረው ይመስለዋል ቂል ሰው ማለት ነው። እና እነሱ አላህ ወዷቸዋል ብላችሁ ለነሱ አክብሮትና አርንቆት እንዲያትሰጧቸው መታውን ቀሊ የነሱ መጠቀም በጣም ጥቂትና ውስን እንንት የሆነ መጠቀም ነው። ለተወሰነች ጊዜ ነው እንጂ የሚደሰቱት ልክ ለምለም ሳር ተለቆ እንደሚግጥ እንሰሳ አንድ አፍታ ተደሰቱ በኋላ ወዳውኑ እንደሚታረደው አይነት ሞክቼና አዘጋጅቼ ለጀሃነም እያቀረብኳቸው ነው እንጂ የወደድኳቸውና ያከበርኳቸው መስሏችሁ እነሱ ዓለሚቱን ዙሪያውን ቢሸራሸሩባት ለጊዜው ወነትን እንዲያከበርኳቸው አርጋችሁ እንዳትገምቱና እንዳትታለሉ በእነሱ ዲል ማለት ነው። ثم مأواهم جهنم ከትንሽ ጊዜ በኋላ ይህን እድሜያቸውን ከጨረሱና ከሄዱ በኋላ ለወደፊት የሚጠብቃቸው መኖሪያና መስፈሪያ የጀሃነም አዘቅት ነው። ወቢእሰ አልሚሃድ ጀሃነምም ለነሱ ምን ያስከፍ የሆነች ምንጣፍና ማረፊያ እንደምትሆን ነው ይላል። እንግዲህ አንድ ሰው የድን ግንዛቤ የሌለው እንደሆነ በተለይ በአሁኑ ጊዜ እንደሚታየውና በሁሉም ሰው አስተሳሰብ እንደሚንጸባረቀው ካፊሮች በአለም ደረጃ በስልጣኔውም ሆነ በተለያዩ ዘርፎች ቅድሚያና ብልጫ አሳይተው ሲንፈላሰሱና አለምን ሲቆጣጠሩ እነሱ የሚከተሉት ዲን እውነተኛና ትክክለኛ እንደገና ደግሞ እነሱን አላህ የወደዳቸውና ያከበራቸው ይመስለዋል። እና በመሆኑም አንዳንዶቹ ራሳቸውን ሙስሊሙ ነው ሲያበቃ በመናቅና ወገናቸውን ዝቅ አድርገው በማየት ካፊሮችን ሲያደንቁና ሲያወድሱ ይታያሉ። እነዚህ እንግዲህ የተታለሉት ናቸውና እንደነዛ አይነት ተላላዎችና ግብዞች እንዲያትሆኑ ነው የሚለው። لكن الذين اتقوا ربهم ግን እነዚያ ጌታቸውን የፈሩና ፍቃዱን ያከበሩ የሆኑት ወገኖች ለሁም ጀናቱን تجري من تحتها الانهار እዚህ ዱንያ ላይ እንኳን እንደ ካፊሮቹ ሁሉም ነገር ባይሳካላቸው በኢማናቸውና በመልካም ስራቸው ሰበብ ለወደፊት በጣም ያማረችና የተዋበች የሆነች አትክልት አማገር ተዘጋጅታላቸዋለች። ማታልቅም አትደቅ ማለት ነው። تجري من تحتها الانهار እና ከዛይ ከጀነቷ ከአትክልቶቿ ስር የተለያዩ ጅረቶች የሚሰራጩባት የሆነ እና አላገይድ ሁዱድ እንደተባለው በሐዲስ የጀነቷ እንግዲህ በቦይ ወይም በቱቦ ሳይሆን እንዲሁ ራሱ የሚታዘዝ ነገር ነው። ወደ ላይም ሂድ ቢሉት ወደ ታችም አግድመውም ቢሉት በፈለገው መልክ የሚሰራጭ የሆነ የተለያዩ ጅረቶች በየአካባቢው ይሰራጩበታል ነው የሚለው። ካሊዲነ ፊሃ እና በዚህ አይነቱ አትክልታማና በጣም ጸጋና ፍስሐ በተሞላበት ቦታ ለዘላለም ኗሪና ዘውታሪዎች ሆነው ይቀጥላሉ እንጂ እንደዚህ እንደ ዱንያው ዓለም አንድ ሰሞን ተደስተው የሚከስምና የሚያልቅ የሚደቃ አይሆንም። የኔ ወዳጆች ጸጋ ነው የሚለው። ንዙለም ምን እንዲላ ይህም ከጌታቸው ከአላህ ዘንዳ ለነሱ የክብር መስተንግዶ ሲሆን ይቀርብላቸዋል። ወማ ኢንደላህ ኸይሩ ሊልአብራር እና ከዚያ በኋላ በአላህ ዘንዳ የተዘጋጀው አላህን ለሚፈሩና ፍቃዱን ለሚያከብሩ ባሮቹ በጣም ከዚህ ከተጠቀሰው የላቀና የበለጠ ነው። እንደው ለጥቆማ ያህል ነው እንጂ ጠቅለል ባለመልኩ የምነግራችሁ የጀነት ሁኔታ ዝርዝሩ የሚገለጥ አይደለም፣ እዛው ሲደርስ ነው የሚታየው። ፊሃ ማ ላ አይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ አላ ቀልቢ በሸር እንደተባለው አይን አይቶት ጆሮ ሰምቶትና ልብ ገምቶት የማያቅ እልቆ መሳፍርት የሌለው ጸጋ ሁሉ እዛ ተሟልቶና ተካቶ ይገኛል ወዳጆች በማለት ያስተዋውቃል ማለት ነው። ወእነ ሚን አህሊል ኪታብ ለመን ዩእሚኑ ቢላሂ ወማ ኡንዝለ ኢለይኩም ወማ ኡንዝለ ኢለይሂም ኻሺዑነ ሊላሂ ላ የሽተሩነ ቢአያቲላሂ ሰመነን ቀሊላ ኡላኢከ ለሁም አጅሩን ዒንደ ረቢሂም ኢነላሀ ሰሪዑል ሒሳብ يا ايها الذين امنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون وان من اهل الكتاب كنزيا اهل الكتاب كم يبالوا توجنوش دغمو معناتهم كايهودوچنا ككريستيانوچ مكاكل لمن يؤمنوا بالله بتككل بالله بجيتاو يميامن يگنيباچو الله الا وما انزل اليكم ولنام تبتوردو ممريا يميامنو الله وما انزل اليهم ولنسهم بتوردوت بتورات بانجيلو يميامنونا يميكثروا قالوا فاشعين لله الله ان بيجيكو يميفرونا يمياكبروا سيهونو الى معناتن نبياتنا عليه الصلاه والسلام بنبروبت غزي غير اهل الكتاب وتابزهاኛዎቹ فسقوال ياوقوم اونتون كدوالنا شفطوال معناتنو الله يسطاچو يتوسنوت اهل الكتابوش كن توراتنا انجيل بنغراچونا يمطا بلو بتقومو مسرات سيمطو ይህ ነው እውነት የሚመጣል ተብሎ የተነገረለት በማለት የተቀበሉና የተከተሉ ይገኙባቸዋል ነው የሚለው። ከነዚያም መካከል በመዲና አካባቢ ይገኙ የነበሩት አብዱላህ ኢብኑ ሰላም የሚባሉ ታላቅ ፓትርያርክ ነበሩ፣ የይሁዳ ዲን መሪ ማለት ነው። እሳቸው በሚገባ ይህ ነው ይመጣል ተብሎ የተነገረለት በማለት ወዳውኑ ተቀብለው ተከትለዋቸዋል፣ ነብዩን በጀነት በስረዋቸዋል። እንደገና ደግሞ በእኛ ሀገር በወቅቱ የነበረው ነጃሺ አስሃማ በማለት የሚታወቀው እንደዚሁ በሰሃቦቹ አማካይነት ወደዛ ተሰደው ሄደው ስለነበረ ስለ ነብዩና ስለ ሃይማኖቱ ሲያስረዱት በእንጂል ይመጣል ተብሎ የተነገረለት ይህ ነው በማለት እሱም እንደዚሁ ከልብ ተቀብሎና ተከትሎ እንዳውም ለሳቸው ሀዲያ ልኮላቸዋል። መጥቶ ለመዘየርም እየተዘጋጀ እያለ እድሜው ቀደመው ማለት ነው። እንዲህ አይነት ቅኖች አሉ ከአለል ኪታቦችም። እንግዲህ አለል ኪታቦችን በእነዚህ በሁለቱ ስራዎች በተለይ አልበቀራና ዚያሊ ኢምራኑ በሰፊው ወአውግዟቸዋል እና ኮነኗቸዋል እና በስማ አለል ኪታብ እነዚህን ጭምር እንዳይጨፈለቁ ከነሱ መካከል ትክክለኛና ቅን የሆኑ ቀደም ሲል በወረዱት ኩቱቦች እንዳመኑ ሁሉ እንደገና በእናንተም ኪታብ የሚያምኑ ይገኛሉና እነሱን ሳላመሰግናቸው አላልፍም በማለት ነው እንጂ በአሁኑ ጊዜ ከአለል ኪታብ ዘንዳ ትክክለኛ አማኞች አሉ ማለቱ አይደለም። በአሁኑ ጊዜ ምናልባት እንግዲህ ተሰታቸው የሚመለሱና ወደ እስልምና የሚመጡ ካሉ ጥሩ ነው። አለበለዚያ እዛው አለል ኪታብነቱ ላይ ያለ ስሙን ይዞ አላህን የሚፈራና በቁርአን የሚያምን አለ ለማለት እንደማይቻል ነው። እነዛም ቢሆን ቀደም ሲል በተውራት በእንጅል ሲመሩ ቆይተው ቁርአን ሲመጣ ተቀበለዋል እንደ ሌሎች ደራና ትይዛቸው ለማለት እንጂ ቁርአንን ሳይቀበል ወይ ነብዩን ሳይከተል ከአለል ኪታብ መካከል በዛው በእንጅልና በተውራት ብቻ በማመኑ የሚድን አለ ማለት እንዳይመስለን ማለት ነው። እና ኻሺዒነ ሊላህ እነዚህ እንግዲህ አንዳንድ አለል ኪታቦች አላህን በእጅጉ ይፈሩታል እንደ ሌሎቹ በጥቅምና በስም አልተመረዙም እውነቱን ካወቁት ሁልጊዜ ለመቀበል ዝግጁ ናቸው ማለት ነው። ላይስተሩ ነቢያያት ኢላይ ተመነን ቀሊላ እንደ ሌሎቹ ወስላቶች በአላህ አንቀጾች ትንሽን ዋጋ አይለውጡም። ሌሎችም የአለል ኪታብ ዑለሞች የነቢዩ መሐመድና የቁርአን እውነትነት አያጠራጥራቸውም ነበረ። ግን እነሱ ቀደም ሲል በዛ በነበሩበት ሃይማኖት ሊቅ ስለነበሩና የተለያዩ ማዕረጎች ጥቅሞች ደመወዞችና እንዲሁም ሀዲያዎች ስለነበሯቸው የሃይማኖት መሪ እየተባሉ ያንን ነገር እንግዲህ አዲሱ ሃይማኖት መጣ ተብሎ የተለወጠ እንደሆነ እኛም ለአዲሱ ሃይማኖት እንደ ተራ ተማሪ ሆነን ልንሰለፍ ነው ከክብር ተማዕረግ እንዴት እንወርዳለን ብለው ለለት ቁራሽ ብለው ነው የኔን አደራ የሸጡና የለወጡ። እንደዛ ሳይሆኑ ታዲያ አንዳንዶቹ የፈለገው ነገር ይቅር እኔ እውነቱን እቀበላለሁ ብለው ለእውነት ተገዥ የሆኑም ይገኛሉ አልፈው አልፈው ጥቂት ይሆኑ እንጂ ማለት ነው። ኡላኢከ ለሁም አጅሩሁም ዒንደ ረቢሂም እና እነዚህ ራሳቸውን አሸንፈው በትንሽ ዋጋ ማለትም በዱንያ የአላህን አማና አንቀይርምና አንለውጥም ያሉት እጌታቸው ዘንዳ ተገቢ ዋጋና ወረታቸው ተይዞላቸዋል። ኢነላህ ሰሪዑል ሒሳብ እና ለእንዲህ አይነቶቹ መልካም ፈሪዎችና ቅን አሳቢዎች አላህ ምርመራው ቀልጣፋ የሆነ ጌታ ነውና ከሌሎቹ ወስላቶች ጋር ጨፍልቆ ሂሳባቸውን የሚያጠፋባቸው ሳይሆን በቀልጣፋ ሂሳብ ችሎታው ለእነሱም ተገቢ መልካም ወረታ እንደሚሰጣቸው ነው ይላል። ያ አዩሃ ለዚነ አመኑ እናንተ በእኔ በጌታችሁና በመብቴ ያመናችሁ ሆይ ይላል እስቢሩ በሚያጋጥማችሁ ነገር ሁሉ ታገሱ። እንግዲህ አንድ ሰው አምኛለሁ በሚልበት ጊዜ በእምነቱ ውስጥ ብዙ ውጣ ውረድና ችግር ሊያጋጥመው ይችላል። በተለይ በአካባቢው እንግዲህ የእምነቱ ተጻራሪ የሆኑ ኃይሎች ካሉበት እነሱ የተለያዩ ጥቃቶች ሊሰነዝሩ ስለሚችል ሶብር ማድረግ አለባችሁ። አምናችሁ ሲያበቃ በዲናችሁ አንዳንድ ችግር ሲያጋጥም የማትታገሱ ከሆነ የመዋጫው እንደሚጠፋ ነው ማለት ነው። እና ሶብር አድርጉ። በጊዜው በተለይ የዛ ጊዜ ያመነ ሰው እንግዲህ እንደ ትልቅ ወንጀለኛ ይቆጠር ስለነበረ ባገኘህበት በለው ይባል ነበር እንዳበደ ውሻ። እንደዛ ቢያደርጓችሁ እንዳትበገሩ፣ እውነቱን ካገኛችሁ በኋላ የደረሰው ሁሉ ነገር ቢደርስባችሁ ጥርሳችሁን ነሳችሁ በትዕግስት መወጣት አለባችሁ በላቸው ይላል። ወሳቢሩ እንደገና በትዕግስት ባህሪያችሁ ጥላቶቻችሁን አይሉና ብለጡ፣ ከነሱ ዝቅ ብላችሁ እንዳትገኙና እንዳትታዩ ማለት ነው። ካፊር እንኳ በዛው በርኩስ አላማው ሶብር አድርጎ ይታያል። የፈለገው ችግር ቢደርስበት ጥርሱን ነክሶ ሲጋፈጥ ታውታላችሁ። እናንተ ደግሞ ውጤታችሁ ጥፍ ድርብ በዱንያም በአኸራም ስለሆነ የእናንተ ሶብር ከነሱ ልቆና በልጦ መታየት አለበት እንጂ ከነሱ እንዳታንሱ በላቸው ይላል። እና እንግዲህ ሶብር ሲባል በሶስት ዘርፍ ይከፈላል። አንደኛ የታዘዘውን ነገር በመስራት ሶብሩን መግለጽ ይቻላል ማለት ነው። አላህ ብዙ ዋጅባቶችን በሙእሚኖች ላይ ደንግጓል እና አላህ ያዘዛቸውን ግዴታዎች ሳያቋርጡና ሳያጓድሉ ሁልጊዜ እድሜው እስካለ ድረስ መስራት ሶብር ነው ማለት ነው። ሶብር የሌለው ሰው ነው ዋጅባቱን ሲያጓድል የሚታየው፣ ያው ለነፍስያና ለሰይጣን በመንበርከኩ ሶብር ጎሎት ነው አላህ ያዘዘውን የሚያጓድለው ማለት ነው። እንደገና ደግሞ የከለከለውን ነገር ከመከልከልም አኳያ ሶብር ይጠይቃል። ብዙ ጊዜ ወንጀል የሚሰራ ሰው ራሱንና ሰይጣንን መቋቋም አቅቶት ሶብር ሲገደው ነው ወንጀል ላይ የሚወድቀው ማለት ነው። እና መጥፎ ስራዎችንም ላለመስራት ሶብር አድርጉ ይላል። እንደገና ደግሞ በህይወቱ በንብረቱ በመብቱ ላይ ደግሞ የተለያዩ ጉዳቶችና ጥቃቶች ይፈጸምበታል። የዛ ጊዜ ደግሞ በደረሰበት መከራ ተበሳጭቶና ተሰላይቶ አላህ እንዲህም ያደርገው ከሆነ ታዲያ እኔ ምን ነው በማለት መበሳጨትና ከአላማው መውጣት የለበትም። የፈለገው ነገር ቢደርስ ኢና ሊላህ ወኢና ኢለይሂ ራጂዑን፣ እኛ ራሳችን ያላህ ነን፣ ሁላችንም የምንመለሰው ወደ እርሱ ነው። ስለዚህ የመጣው ቢመጣ እሱ በገዛ ባሮቹ የፈለገውን ማድረግ ይችላልና ብሎ በጠጋ መቀበልና ራስን ማረጋጋት እንጂ እንዴት ሙሚኑነት ያበቃ ኢባዳ ያደረኩኝ ስንት ወንጀለኛ ያለለት እኔ እንዴት እንዲያረገኛል ማለት አይገባችሁም ማለት ነው። ወራቢጡ እንደገና ደግሞ ዳር ድንበራችሁን ለማስከበር የሙስሊሞቹ ዲናቸውና መብታቸው እንዳይደፈር ጠንክራችሁ ጠረፋችሁን ጠብቁ ይላል። እንግዲህ ያው ሁዱል ኢስላም ኩፋሮች በየጊዜው እየመጡ ያጠቁ ስለነበረ እናንተ እንደማንኛውም ክልላችሁን ማስከበር አለባችሁ። በፉክክር ገሌ ይጠብቅ እኔ ምን አገባኝ በማለት ካፊር አካባቢያችሁን እንዳያጠቃ መቅታችሁን የተቀን ጠረፋችሁን ጠብቁ ይላል። ወተቁላ በማንኛውም እንቅስቃሴ አላህን ፍሩና ፍቃዱን አክብሩ ለአለኩም ትፍሊሑን። ይህን የነገርኳችሁንና የመከርኳችሁን ተግባራዊ ያደረጋችሁ እንደሆነ በዚህ ዓለምም ሆነ በመጪው ዓለም የምትመኙትን ሁሉ አግኝታችሁ ከምትፈሩት ሁሉ በመዳን እድለኞች ትሆናላችሁና በማለት መመሪያውን ያጠቃልላል ማለት ነው። እና እዚህ ላይ ነቢያችን አለይሂ ሰላቱ ወሰላም ኢነ ፊ ኸልቂ ሰማዋቲ ወል አርድ የሚለው አያት እስከ መጨረሻው በወረደበት ጊዜ በአጋጣሚ ያደሩት አይሻ ቤት ነበረ። እና አይሻ ነቢያችን እንዳው ከሚሰሯቸው ነገሮች አንዳንዱን እስቲ ይንገሩኝ ብሎ ጠያቂ ጠየቃቸው ይባላል። እና የእሳቸው ነገሮች ምኑን ነግሬ ምኑን ልተዋችሁ እንደ አንድ ቀን ከማስታውሰው ነገር አሉና፣ ሌሊት አንድ ቀን በእኔ ተራ መጡና ተኛን አሉ። ትንሽ እንዳጎናቸውን አረፍ ታደረጉ በኋላ ብዙ ሳይቆዩ ተይኝ እስቲ ልነሳና ጌታዬን ልገዛ እባክሽ ልቀቅኝ ብለው ተነሱ። እኔም ደግሞ ናፍቄ ሰንብቼ ነበርና እንዲለዩኝ ባልፈልግም እንግዲህ እርስዎ ደስ ያለዎትን ነው የምመርጠው በማለት ለቀኳቸው ይላሉ። ወዳውኑ ውዱ አደረጉ። ውዱ ሲያደርጉ ውሃ አላባከኑም፣ በትንሽ በትንሽ ውሃ አደረጉና ወደ ቂብላ ዙረው ተስተካክለው ቆሙና ሶላታቸውን ጀመሩ። እና ሲሰግዱ በሩኩዑም በስጁድም ላይ ያለቅሱ ነበረ። እና እያሳዘኑኝ እጄን ላክ ታረግ እንደዚህ በጢማቸው ላይ እንባቸው እንደ ዝናብ ሲየቀየቅ እጄ ላይ ሊቆጥር ነበረ አሉ። በዛ መልክ ሲሰግዱ ቆዩና ሲደክማቸው ፈጂር በሚቀርብበት ጊዜ ጋደም አሉ። እንደ ተጋደሙም ለቅሷቸው አልቆሙም፣ ይንሰቀሰቁ ነበር መርዶ እንደ ተረዳቸው አሉ። በዛ ሁኔታ ላይ እያሉ ቢላል መጣ ፈጅር ደርሷል ብሎ ሊነግራቸው እና በሩ ላይ በሚደርስ ጊዜ ይምጣቸውን ሲሰማ ምን ሆኑ አለና ደንግጦ ገባ። ምን ሆንኩ ያ ረሱለላህ አላቸው። እና አንቱ አላህ ያለፈውንም የሚመጣውንም ወንጀል ምሬዋለሁኝ ብሎኋል፣ እንደኛ እንኳ በወንጀል የምትሰጉ አይደለሁም፣ ምንድ ነው የሚያስለቅሱህ አላቸው። እና በዛሬው ሌሊት የወረደችው አያት ናት የምታስለቅሰኝ። እና እነ ፊ ኸልቂ ሰማዋቲ ወል አርድ ወኽቲላፊ ሌይሊ የሚለው አያት ወርዶ ነበርና በዛ ሌሊት እንግዲህ ሌሊትንና ቀንን ሰማይንና ምድርን በአጠቃላይ በዚህ ዓለም ውስጥ ያሉ ፍጥረታቶችን ባስተዋል ጌታ ለመኖሩና እሱም ከሁሉም በላይ የላቀና ጥበበኛ ለመሆኑ ተጨባጭ ማስረጃዎች ናቸው የሚሉት አያቶች ወርደዋል። እና እነዚህን አያቶች እንግዲህ የህይወት መመሪያ አድርጎ የአላህን ምንነትና ማንነት በእነዚህ አያቶች ለመገንዘብና ለማስተዋል ያልቻለ ሰው ወደፊት በጣም አስከፊ ሁኔታ ነው የሚጠብቀው። እና ኡመቶቼ በዚህ ሰዓት ሳይጠቀሙ ቀርተው እንዳውም በተቃራኒው ይጎዳሉ ብዬ ከመፍራት የተነሳ ነው ያለቀስኩት በማለት ነገሩ ይላል። እና ስለዚህ እንግዲህ ያ አላህ ስብሓነሁ ወተዓላ በዚህ በዓለም ዙሪያ የፈጠራቸውን ፍጥረታቶች እንዲሁ በከንቱ ለጊዜ ማሳለፊያ ለቀልቢ ለመዝናኛ ብሎ አይደለም፣ ሁሉንም ነገር የፈጠረው የእርሱን ምንነትና ማንነት እንዲያስተዋውቀው አስቦ ነው። የፀሐይ የጨረቃ ጉዳይ እንግዲህ ጠለቅ ብለን ብንመለከተው ሁልጊዜ የማይቃጠሉ የማይበላሹ የማይሰናከሉ ግሩም የሆኑ አምቦሎች ናቸው። በየቀኑ በምስራቅ ይወጣሉ፣ በምዕራብ ይጠልቃሉ። አንድ ቀን እንኳ ለተወሰነ ደቂቃ ተሰናክለው ተበላሽተው እስከሚስተካከል ድረስ ቆዩ ታገሱ አይባልም። ሰማይን አንዳይሉ ሰባት ሰማይ ባዶ ህዋ ላይ በርቀት ደርድሮ ከታች ክር ከላይ ክር የሚያህል ማንጠልጠያ ወይም ከታይ ሳር የሚያህል መደገፊያ ሳይኖረው ይህን ሁሉ ስፋትና ክብደት ይዞ ባዶ ውሃ ላይ ተንጠልጥሎና ተደርድሮ ይታያል? ወይም ትኩስ ሰማ አንተ ከአለል አርዱ ኢላ ቢእዝኒህ እንዳለው ማለት ነው። እንደገና በመሬት ላይ የተለያዩ ነፍሳትና እንስሳት እጽዋትን ፈጥሮ ለሰዎችና ለጅኖች ለእንስሳቶች መጠቀሚያ አድርጓል። ወደ ባህሩ ዓለም ሲከድም እንግዲህ የተለያዩ እልቆ መሳፍርት የሌላቸው ፍጥሮችን እናገኛለን። በዚህ መካከል ንፋሱ፣ አየሩ፣ ዳመናው፣ ዝናቡ ይህ ሁሉ እንግዲህ ሲታይ አላህ ስብሓነሁ ወተዓላ ዓለምን በዚህ መልክ ያደራጀውና ያዘጋጀው ምን ያህል ኃይልና ጥበብ ያለው መሆኑን ይጠቁማል። ስለዚህም ተፈከሩ ፊ ኸልቂላህ ወላ ተፈከሩ ፊላህ፣ አላህን ለማወቅ ከፈለጋችሁ የፈጠራቸውን ፍጥረታቶች በአንክሮ ተመልከቱና አስተውሉ። ስለ አላህ ማንነት ስለ ዛቱ ግን በሀሳባችን እንደርስበታለን ብላችሁ እንዳትሞክሩ አሉ። ምክንያቱም አላህ ምን ይመስል ይሆን ብሎ አንድ ሰው ያሰበና ያስተዋለ እንደሆነ ወደ ስተት ነው የሚያመራው። ምክንያቱም ሰውየው የሚያውቀው ነገር በሙሉ ፍጥረታት ነው። እኛ የምናየውም የምንሰማውም የምንዳስሰውም ነገር ሁሉ ፍጡር ነው እና ሰው በሚያውቀው አቅም ነውና የሚያስበው። ስለ አላህ ማንነት ያሰብን እንደሆነ ወይ ሰው ይመስል ይሆናል፣ ወይም መላእክት ይመስል ይሆናል፣ ወይም እንስሳ ይመስል ይሆናል፣ ወይም ሰማይን ያህል ይሆናል፣ ምድርን ያህል ይሆናል ወደሚለው ነው የምትሄደው። እነዚህ ደግሞ በሙሉ ፍጡሮች ናቸው። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑ በሲር፣ እሱን የሚመስል ፍጡር ምንም ነገር የለም። እሱ ሁሉን ነገር የሚሰማ ሁሉን ነገር የሚያይ ከሁሉም በላይ የላቀና የደነቀ እሱን በአንድ ፍጡር ለመመሰልና ለመቀየስ የማይቻል ነውና እሱን ለማወቅ ከፈለጋችሁ የእጅ ስራ ውጤቶችን ፍጥረቶችን ስትመለከቱ ይህን ሁሉ ነገር ብቻውን የሰራና ያዘጋጀ ጌታ ምን ያህል እንግዲህ ታላቅና ኃያል መሆኑን ትገነዘባላችሁ እንደተባለው በዚህ መልክ እንግዲህ ጌታችንን እንድናውቅና እንድንፈራ ነው የተፈለገው ማለት ነው። ይሄ ክር ለተፍሲር መጨረሻችን ማክተሚያችን ስለሆነ ከዚህ በኋላ ያለው ምንም ነገር የሌለው ባዶ ክር መሆኑን ስታው በወዳ ምንም የለውም እንዳትሉ አጠንጥናችሁ ከመጀመሪያው ያለውን እንድታዳምጡ እንጋብዛችኋለን። ምክንያቱም ይሄ የመጨረሻ ስለሆነ በዚሁ አቁመናል። ሰላም አለይኩም ወራህመቱላህ።